نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله وصفيه وخليله وعلى آله وصحبه ومن تبعاهم بإحسان إلى يوم الدين. السلام عليكم ورحمة الله وبركاته. من نبرادر اسمع ولما ذكر الشيخ رحمه الله أن من أنواع الشفاعة التي تقع بإذن الله الشفاعة بإخراج بعض من دخلوا النار منها ذكر هنا أن الخروج من النار له سبب آخر غير الشفاعة ورحمة الله سبحانه وفضله سبحانه سهالة تملكتنا ونجرنا الدار فنعمت النائك والسناء عزيز عند بوت عليك كتب سأسو هون أنت نتساسات كتب سأسوار. وقد خالفت المعتزلة في الشفاعة لأهل الكبائر من المؤمنين في من استحق النار منهم أن لا يدخلها وفي من دخلها أن يخرج منها أي في النوع الخامس والسادس يميلون أي في النوع الرابع والخامس من المسلوك هنا استكافي معلت أمستنيوننا عرابتنيوننا أمستنيون يتكاوموا سبستنيون عدد لهم مكانيتهم كهالا جلالتهم من دنا ملو أهل الكبائر لا يمدرجون ينبيون عليه الصلاة والسلام عما لا جنة وين يمن منهم نبي ما مالج المعتزلة فتأروا للال من المؤمنين في من استحق النار ساتي التفردبت يتجبوا منهم أن لا يدخلها كمؤمنون ساتي التفردبت إن جايجبا يفترق له وفي من دخلها يجبوا دقمه أن يخرج منها إن دوت آل كلتو عرفتنا أمستنيا سرافو طبعي يتزرزروا ناسهم نجي انجي امستنيانا سجستنيا عرلو زرطات واد يهمن اي في النوع الخاني الرابع والخاني في كل طالبات شو مالك هذي كرافات شنه قلت نارد لما ذكر الشيخ رحمه الله الله إذن الله شونا شيخ من الونال أن من أنواع الشفاعة كشفاعة عينات والسس من أنواع الشفاعات كشفاعة كأمال جنة عينات والسس التي تقع بإذن الله بأ الله فكاد المتكفت أنه المتكفت أن هناك يشفاع عينات بإخراج بموتات بعض من دخلوا النار منها أساطس يقبوت ما سوطات يتأمره يهيط لك أبو هلا ذكر هنا الزبوت على زرزر والشفو أن الخروج من النار كأساط موتات له سبب آخر ليلام مكنا يتعلم يمجمل من نبك يشفى عينة الله فساتي جبوت اللوت يشفى عينة الله تتعو بإذن الله فالله فكاد المتكفت شفى عالي فالله فكاد المتكفت لن أما لا جنة الله نبياته السنة سدقوا شهداء السنة رضوط مالكنا الشفاعة لم يستعلم أما لا جنة الله بإخراج بعدي كفل وجن بموتات من دخلوا النار فساتي جبوت نورم كراس بابلون مجمر اخراج بعد العصاة اخراج بعد العصاة كثير وانجل نوشن ما اندي وطق ومدرج من النار كأسار برحمة الله باع الله جنب بغير شفاعة يعلمنم ما ماليت مالتنا واتساع الجنة يجنة صفات إن خمت أنبلاي مهنا فالآن تفي مهنا عن أهلها ووسوا قد تفرد الله كنا كم يجبوا بعض حوات قطر بلاي فالآن تفي مهنا من نجاكر الله ليلوس أمة وستفت رون الجنة المتمولة وزاك مولا ليلوس الرأس الزمد الله يعلمته فقدوا أمة الناس وعد استفت رون جبال الجنة لما مولا يجي جنة بالآن تفينا إخراجوا موتات ما قطعت بعد العصات كثير وانجلنوك كاسيل وانجلنيوش اندوت ومادرك من النار كأسات اندوت ومادرك يهم النار ما انه اندوت ومادركو برحمة الله باع الله زنتي وطعم كلهم شفعون مليكاو سمى ستاركو مليكاو سمى ستاركو وليو سمى ستاركو مني كرار بقى يا الله زنت بكي كرار يزان بزي دقمو باع الله زنت ايو نانتا ستاركاشو اني دقمو كزنت الله سيبلو ليلا زغنو يا سبحان الله لأنه إخراج بعض العصات كفلون جلنوش موت آتاسه من النار كأسات اللوت ومدرقه بإذن الله برحمة الله باع الله إذنه بغير الشفاعة يعلمان من ما مالج مالكنا ለየት ያለ መጥረሻው የመጥረሻው ነው ወጥታ አልጀና ጀነት ሰፊ መሆኗ አን አህሊሃ ከነዋሪዎቿ በላይ ሰፊ መሆኗ ይሄን መለከታለን ወይኽሪጁላሁ አላህ ያስወጣል ሚነናር ከእሳት ውስጥ ያወጣል አላህ አቅዋመን ሰዎችን ያወጣቸዋል ይገይሪ ሸፋዓ ያለ ምንም ማለት በል እንዳውን ቢፈድሊ በሱ ቸርነትና ወራህመቲ በሱ እዝነት ያወጣል ሰዎችን ከእሳት ውስጥ ወይብቃ ፍልጀና ጀነት ውስጥ ደግሞ ይቀራል ፈድሉን ትርፍ ቦታ ይኖራል አመንደ ፈለሃ ከገባባት ሰዎች ቁጥር በላይ ሰፊ ተሆነና ትርፍ ቦታ ይኖራል ፈድሉን ትርፍ ማከል ማለት ነው ትርፍ ቦታ ይኖራል አመንደ ፈለሃ ከገባባት ሰው መጠን በላይ ሰፊ ቦታ ትርፍ ቦታ ይኖራል ምን አህል ዱንያ ዱንያ ውስጥ ከነበሩ ሰዎች ገብተውባት ከተጠናቀቀ በኋላ ትርፍ ቦታ ይኖራል فينشئ አይተخلق الله الله ያስገኝ ይፈጥርና አቅዋመን አዲስ ሰዎችን ይፈጥርና ከይድخلهم الجنة ጀነት ያስገባቸዋል በእነሱ ነው ጀነት የምትሞላው እንጂ ዱንያ ላይ ያለ ሰው ገብቶ አይሞላትም ጀነት ይገርመው አንድ ሰው ራሱ የሚሰጠው የመቀረሻው ደረጃው ታች የሆነው ሰውዬ ዱንያን የሚያክል አስር ይሰጠዋል ይባላል ይሄ በጣም ደረጃው አነስተኛ የሆነ ማለት ነው የመቀረሻው ማለት ነው ወራንዱ ምን ያክል እንደሚያገኛለህ ወአስናፍ ጎሳዎችም አሉ። ምን ተበመነቱ ሁዳሩል አኺራ ወአስናፉ አይነቶች ጎሳዎች አይነቶች ማ ተበመነቱ ሁዳሩል አኺራ የመጨረሻው ዓለም የአኺራ ዓለም በውስጡ ያዘችው አይነቶች ምንል ሒሳብ ለምሳሌ ምርምርን ይመስል ወጥቷል አጅር ክፍያን ይመስል ወልዒቃብ ቅጣትን ይመስል ወልጀና ጀነትን ይመስል ወናር እሳትን ይመስል እዚሁ አሁን የሚመጣው ውስጥ እንመለከታለን ወተፋሲሉ ذلك የዚህ ዝርዝር ለምሳሌ ወአስናፍ ما تضمنته الدار الاخرة يا اخرة عالم በውስጡ ያቀፈችው አስናፍ ማለት ነው አስናፍ ማለት ምን ማለት ነው አይነት ማለት ነው አስናፍ ማለት ما تضمنته በውስጧ አቅፋ ያዘችው يا اخرة عالم يا اخرة ሀገር ማለት ነው دار الاخرة يا اخرة ሀገር ያዘችው በውስጧ ያቀፈችው የተለያየ ነገር አለ ለምሳሌ من الحساب ምርምርን ይመስል ወስዋት ክፍያን ይመስል ወለዒቃብ ቅጣትን ይመስል ወልጀና ጀነትን ይመስል ወናር እሳትን ይመስል እነዚህን እንመለከታለን ወተፋሲሉ ذلك የዚህ ዝርዝሩ መዝኩረቱን ስልኩቱብ በየመጽሐፉ ተዘርዝሯል በየመጽሐፉ ስልኩቱብ ማለት في كتاب الانجيل والتوراة والقران وصحف موسى وابراهيم በኢብራሂም መጽሔት በሙሳ በእንጅልም በተውራትም በቁርአንም ተነግሯል ይሄ ዳር አልአኺራ ጀነት ናር ሰዋብ እቃብ የሚባለው ሁሉ ተነግሯል ሁሉም ያውቃል ዋላ መንግስተ ሰማያት አለን የሚባለው መጥቶ የሰራ ሲኦል ይወርዳል ጥሩ የሰራ ደግሞ ገነት ይገባል መንግስተ ሰማያትን ይወርዳል የሚባለው ማለት ነው ሁሉም መጽሐፍ ተዘርዝሯል ይሄ ቁርአንም ውስጥ አለ እንጅልም ውስጥ አለ ተውራትም ውስጥ አለ ሲቆፈሴ ኢብራሂም ወሙሳም አለ ወተፋሲሉ ذلك የአኺራ አገር ውስጥ ያሉ ክስተቶች መዝኩረቱን ፍልኩቱብ በየመጽሐፉ ተዘርዝሯል አልሙነዘላ የተወረዱ የሆኑ መጽሐፎች መነሰማ ከሰማይ ወደ ምድር የመጡ መጽሐፎች የድሮዎችን ጨምሮ ማለት ነው እና እንጅልን ጨምሮ ተዘርዝሯል ወልአታር ምልክቶችን ደግሞ የተለያዩ ዘገባዎችን ደርሰውና ምን العلمي ከእውቀት የተለያዩ ጥፋቶች ምናምን ነገር ይደርሱና ላመጽብቁም ወላነከዝቡም ለዛይነት አለ ወልአታር አታሮች አሉ የተለያዩ ዘገባዎችን መጥተዋል ምን العلمي المأثور የተወረሰ እውቀት አን አልአንቢያ ከነብያቶች የተወረሰ የተለያየ እውቀት አለ ከነብያቶች የተወረሰ አባባል ማለት ነው ለምሳሌ ከነብዩ አለይሂ ሰላቱ ሰላም ሐዲስ አለ ከነኢሳ የተነገረ አለ ኢሳ እንደዚህ ብሏል እናም ያጋጣሚ በሐዲስ ወይንም በቁርአን የነሱ ንግግር ማረጋገጫ አስካላገኘ ድረስ ኢሳ እኮ እንደዚህ ብሏል ብለው ቢናገሩ ምን እንላቸዋለን ላንሰደቁም ወላንከዝቡም ሶስት አይነት አነጋገር አለ እነሱ መጽሐፍ ውስጥ ተነገረ የኛ መጽሐፍ ሐዲስም ይሁን ቁርአን ካረጋገጠው ሙሉ በሙሉ እንቀበላለን እውነትነቱን ካረጋገጠ እውነት ብለን እንቀበላለን አይ ሐሰት ነው ካለ እነሱ እንደ ፖዚቲቭ እንኳን ቢናገሩ በሐሰትነት እንቀበላለን የኛ እናስቀድማለንና የኛ መጽሐፍ እነሱ የነገሩን ነገር የኛ መጽሐፍ ማረጋገጫ ካልሰጠው ወይ ማስተባበያ ካልሰጠ ወይም ደግሞ ትክክል ነው ካላለ ላንሰደቁም ወላንከዝቡም ተከስተናችሁም ማንንም ውሸት ነው ማንንም ውሸትነቱ ግልጽ እስካልሆነ ድረስ ማለት ነው ለምሳሌ ቃሉ አነ ኢሳ ኢብኑላህ ኢሳ ያአላህ ልጅ ነው አሉ አዛ ከዘበሁ ቁርአን ቁርአን አስተባብለታል ለነቅበለሁም አበደን ወላንከዝቡም ዳይሬክት እናስተባብላለን የሆነ ሌላ ፍጻ ነገር ቢነግሩም من نلاله ها لمثالي كنفس المصحف من نقومه نفسر منا من نجر الله دايركت من نقومه دايركت انيا مصحف غير كتجاجنا ወይ ማስተባበያ ከተሰጠው ወይ ደግሞ ማስተካከያ ከተሰጠው ምንም አስተያየት የሌለበት ጥቅስ ተነገሩን ግን ውሸት ነው ማንንም እውነት ነው ማንንም ነብዩ ለዛ ነው ያለው ላቱ ሰደቁሁም ወላቱ ከዚቡሁም ያሉት ነብዩ አለይሂ ሰላቱ ወሰለም እናው ስማረጋገጫ ተከለለው ድረስ ወልአታሪ ተላጂ ዘገባዎች መጥተዋል ምን العلم ከእውቀት አለ መጥቶም የተወረፉ ዘገባዎችን ደርሰውናል አኒ ለአንዲያ ከነብያቶች ተገኘ ወፊል العلم المورث የተወረሱ ዕቀቶች አሉ አማሐመድ ሰለላሁ ዐለይሂ ወሰለም ከነብዩ መሐመድ የተወረሱ የተለያዩ ጥቅሶችም አሉ ምንዛሊክ ይሄን በተመለከተ ዳር አልአኽራን በተመለከተ ማለት ነው እነሱም ዳር አልአኽራን የተመለከተ ነገርውናል ቁጣቱ ምን ግን አንድ ምሉት ነገር አለ የዛን በእዛኛው ዓለም እኛ ለምሳሌ ኩረልዒን አለ አይቀበሉትም እነሱ አገለን ንፈደቀሁም አበደን አንቀበላቸውም ደግሞ ከዚህ ኩረልዒን የሚባል ነገር የለም ካሉ አንቀበልም እዛኛው ዓለም መንግስተ ሰማያት ውስጥ የሰው ልጅ የሚኖረው በመንፈስ እንጂ በስጋ አይደለም ማለት ለነቀበለውም አይደለም አንቀበላቸውም እኛ የሰው ልጅ ቆንጆ ሆኖ ቁመቱ ራሱ 60 ክንድ ሆኖ ወጣቱ ነው ይገባል ማለት የሚባለው ስለዚህ እኛ ምንም አንቀበለውም ቀደሙ አጥዋለና ለሐደ ሰላተ ሰላም ስለዚህ ወፊ አልዓልም አልመውሩስ የተወረሱ ዕውቀቶች አመሐመድ ሰለላሁ ዐለይሂ ወሰለም ከነብዩ አለይሂ ሰላቱ ወሰለም የተወረሱ ዕውቀቶች አሉ ምንዛሊክ ይህን በተመለከተ ማይክፊ ልብ የሚያስር ወይክፊ በቂ የሆነ መረጃ ደርሶና ምንም አዲስ ኢንፎርሜሽን አናገኝም ይችላል ስለ ዳር አልአኽራ እኛ እናስተባብላቸው ምን አንላቸውም ተግባብተናል አይደል አልኳችሁ ስለ አኽራ ጉዳይ ተነስቶ የሆነ ስለ ጀነት ጉዳይ ቢናገሩ ማዳ ተቆሉ ምንድነው ምንረ መጀመሪያ ምን መለከተው የማን ነው የነሱኛ ነው የኛን ነው ምናየው ምክንያቱም በመንፈስ ነው ዛኛው ዓለም ውስጥ ምን ኖሮ እንጂ በስጋ አይደለም ማለት አንበላ ማንጠጣም ማለት በዚህ ግዜ ምንድነው ምን ነው ላንከዚቡ ማላንፈድቁ በሉ ከዚቡ ምን አስተባብላችኋል ማስተባበያ ስለተሰጠኛው ማረጋገጫ ተሰጥቷል ይደባጭ አይደለም ከመን ይብተغى የፈለገው ሰው ወደደው ያገኛል በየሐዲሱ ተጽፏል አለ የፈለገ ሰው ያገኛል አይደናጠው ታውቃለህ በእና አይዲና ቁርአን አለ ተፍሲሩ መቅራት ሐዲሶችን ማንበብ በቃ ከነብዩ በላይ ዕውቀት ማንንም ይሰጠናል አልቋል ምን ከመን ይብተغى ወደደ ይሄንን ያገኛል ነብዩ አለይሂ ሰላቱ ወሰለም ከነብዩ የተወረሰ ዕውቀት ምን ዛል ይሄን በተመለከተ ማየሽቲ ለጀሚያሽር ዕውቀት አለ ምንም አንፈልግም ወይክሲ በቂ የሆነ ዕውቀት አለ ሙሉን ሳይኮሎጂን ራሱ አታንብብ ሌላ ፈቅራ ኢልሐዲስ አን الصبر ፈቅራ ኢልሐዲስ አን الاخره ፈቅራ ኢልሐዲስ አትቅራ የን አታንብብ የነሱ እሱን የምን የሚባል ነገር ሳይኮሎጂን ማታንብብ ተው ሳይኮሎጂ ከነብዩ በላይ የመከረም አንንም የለም ፈቅራ ሳይኮሎጂ ፈጥኖ ማለት ከህብረተሰቡ ጋር እንዴት እንደምትኖር ሶሻል ላይፍ ለማወቅ ሶብር እንዴት አደርጋለሁ እንዴት እኖራለሁ እንዴት አስተዳደራለሁ አጣ ምን ለሕኩምያ ከፍራአተ አገዛዝ ጀምሮ እስከ ኢኮኖሚ ሳይቀር ምንም ምድር የቀረ ነገር የለም كله مكتوب وموجود في كتاب القران وفي كتاب النبي عليه الصلاه والسلام الحديث على كل نجر ما يكفي ويكفي بقي هنا لب الناشر وقت الله سايكولوجي نذو عنده ازاي ده سايكولوجي لا تتكلم فمن ابتغى لفلدوا وجد في اغنيوا اشرح ما ابراره لما ذكر الشيخ رحمه الله الله يذن الله شو ناشفه كذرزروا بوالا أن من أنواع الشفاعات يشفع عينته كذرزروا بوالا التي تقع بإذن الله فالله فقال إني كفت يهون شفاعة وشن كذرزروا بوالا الشفاعة لمثال الشفاعة مثل بإخراج بموتات بعض من دخلوا يربط سوت النار أتاك يربط سوت منها كأسات دوت كتدرج بوالا አንድ የሚቀር ነገር አለ እሱ ሊነግሩን ነው ስለ ሸፋዎች ከነገሩን በኋላ ሸፉ አለት እነዚህ ሸፋዎች ተቃው የሚከሰቱ ይሆን ኢዝኒላህ በአላህ ፍቃድ አሽፋአ ሸፋአን ነግረውናል ዲኽራጂ ማውጣ እንድወጡ ማድረግ بعد من دخلوا النار منها እሳት ውስጥ የገቡትን እንድወጡ ማድረግ ይሄን ተነጋግረናል ዘከራ ከዛ ቀጠሉና ነገሩን ምን ሆና እዚህ ቦታ ላይ ነገሩን ምን ብለው ان الخروج موطات من النار كاسات موطات له سبب اخر ليلا مكنيت الله شفاعه بتعلم ليلا مكنيت الله غير الشفاعه فشفاعه كما مالد يعني ليلا مكنيت الله كاسات موطات كاسات يموطوا بشفاعه بتعلم معناته ليلا ما الله ሌላም አለ እየገባችሁ ማለት ኦሆ ያ ሌላም የተባለው ምንድነው ከሸፋውት ሽማግሌዎች ቀርበው እባክህ ይቅርበላቸው እነዚህ ጀሃነም ውስጥ የገቡት ይውጡልን ያአላህ ብለው ነብዩም ነብያቶችም እንዲሁም ሹሃዳው ሲድቆች ከለመኑ መላእክቶችም ከጠየቁ በኋላ በእነሱ ልመና የሚወጣው ከተወጣ በኋላ መጨረሻ ላይ ቢገይሪ ሸፋአ አንድ ከጀሃነም የሚወጡበት ሌላ ሰበብ አለ ማለት ነው ምንድነው እሱ ነው ወሆ ያለ ሸፋአ ሰዎች የሚወጡበት ከጀሃነም የሚወጡበት ምክንያት ረህመቱላሂ ሱብሃነሁ የጌታችን እዝነት ነው ወፈሉ ሸርነቱ ነው ወኢህሳኑ ታላቅ ውለታው ነው ፈይኹረጁ ሚነናር ከእሳት ይወጣል ፈይኹሪጁ ያወጣል ነው ሳብጀክቱ ይታወቃል ቨርቡ አክቲቭ ይሆናል ማለት ነው ፈይኹረጁ ከሆነ ፓሲቭ ይሆናል መጅሁል አድርገን እንቀራዋለን እንትኑ ሳብጀክቱ ስለማይታወቅ ፈይኹሪጁ አይ ፈይኹሪጁላሁ ሚነናር ከእሳት ያወጣል አላህ ፈይኹሪጁ ያወጣል አላህ ሚነናር ከእሳት ያወጣል ምን ቅሳት ሙወሂዲን ሙወሂድ ሆኑ ወንጀለኞችን ፈይኹረጁ ይወጣል ምንና ከእሳት ይወጣል እነማን ምን ቅሳት ሙወሂዲን ሙወሂድ ሆኑ ወንጀለኞች ተውሂድ አላቸው ወንጀለኞች ይወጣሉ ወይም አላህ ያወጣቸዋል አክቲቭ ካደረገ ነው ማን في قلبه ቀልቡ ውስጥ ያለው አካል አድና ያነሰ ንስቃለ ሐበቲን ምን ኢማን ከኢማን ንስቃለ ሐባ ንስቃለ ሐባ አንድ ፍሬ ታክል ኢማን ያለው ሰው ማለት ነው እሱ አድና ከዚህ ያነሰ ማለት ነው አድና ከዚህ ያነሰ አድና ንስካሌ ሐበቲን ንስካሌ ዘረቲን የሚላል ለሌላ ቦታ ሐባ ፍሬ ታክል ሐበተ ከርደ የጎመን ዘር ፍሬ ታክል ኢማን ያለው ኢማን ይጨምራል ይቀንሳል የሚለው የራሱ ደሊል ሆነና ኢማን መጨመሩ መቀነሱ ስለዚህ ይወጣል ኡሳተል ሙወሂዲን ከጀሃነም ይወጣሉ ማን ነው ኡሳተል ሙወሂዲን ከጀሃነም ይወጣሉ من في قلبه البوس يالله ادنى يانسى مثقال حبه كفري كغمن زر فري ميزان بتاش يونه ايمان مين ايمان السو سايقر كجهنم يوصى كنتاكل ايمان يالله سو مالك كنتاكل ايمان يالله سو جهنم مست زل عالم هايقويم هايقويم توحيد الله سو جهنم مست هايقويم يوصى مالك قال الله تعالى الله اندبل ان الله الله لا استراط الله الله لا يغفر ايمر مهرت فتمو يادركن اي شركبي بسو ما غاراتن مهرت يادركلتن ويغفر مهرت ليفت يشلال ما دون ذلك كذب يشلال لمن يشاء السو لفكروا ما يمارم الله زموت ادنيلكون زموت سرتو منين جهنمن سايقم تو دجن اللي جبا يشلال توحيدو فتتسكاكل ايتاوقم جهنمن اللي جبا يشلال ወይ ጀሃነም ጀሃነም የፍራውን ያከለ የወንጀሉን ያከለ ተቀጥቶ ጀነት መመለስ አይቀርም ወላኪም መጀመሪያ ላይቀምስም ይችላል ይቀምስም ይችላል ፕሮባብሊቲ ነው ለዚህ ነው ምንም ወንጀል ውስጥ መግባት የለብንም ከወንጀል እንቆጠብ የሚባለው ፍጹም አስተማማኝ ሆነ ላንድ ደቂቃ ያከለ ጀሃነም ላለማየት እንጂ ተውሂድ ያለው አካል ጀሃነም ውስጥ የፍራውን ያከለ ተቀጥቶ መጨረሻ ላይ ወደ ጀነት መምጣቱ አይቀርም ያ ማለት ነው አላህም ራሱ ኢንላላህ ላይፍቲ الله مهرت هيتتم اي شركبي بس ما غاراتن فصم ما يمرم ويغفروا ما دون ذلك كذوچ يالون يقريلان لما يشاءو لفلهو من منن معلق على المشيئه كما شاء غاري تياجن كذوچ يالو يمارال انداتل الله لفلهو يمروان قال فلهو دهو يسرون ياكل قطو ملته ود الجنه ياتقوال الايه وفي الحديث المتفق عليه البخاري ومسلم بذكروت ليلى حديث دهو عندهم الحديث عليه يقول الله تعالى الله عنده هلال يوم القيامه مالك ሂሳብ ከተካሄደ ሲራት እንትን አካባቢ ላይ ምን የሚያደርገው ነገር አለ አላህ ሸፋ አለ ሸፋው ይካሄዳል መላእክቶች ነቢያቶች ሲዲቆች ሹሃዳዎች አውሊያዎች ያላህ ወዳጅ ሁሉ ያስታርቁና ከጀሃነም ይውጡልን እነዚህ አይነት ወንጀለኞች ይውጡ ይባልና አስታራቂ አላህ ሲቀርቦ ወንጀለኞች ይወጣሉ የተወሰኑት ይቀራሉ ሁሉም አይደለም ይወጣው ከዛም በኋላ እንዲህ ይላል አላህ ሸፋአቲል መላእካ መላእክቶችም አማለዱ ወሸፋዕ ነብዩን ነብያቶችም አማለዱ ወሸፋዕ المؤمنون አማንያኖችም አማለዱ ወለም يبقى يقر የለም الا ارحم الرحيم ያዛኞች አዛኝ አዛኞች ሁሉ አዛኝ ሆኖ ጌታችሁ ብቻ የሱ እዝነት ብቻ ነው ሆኖ ይቀር እስኪ ደግሞ ነው እዝነት ላጠያችሁ ይላል በእርቅ ያልወጡትን ለማውጣት ማለት ነው ከዛም በኋላ ከየቅብዱ አላህ ይሰግናል ቀብበተን ምንና ከእሳቱ አንድ ጊዜ ያፍታቸዋል ፈይኹረጁ ምንሃ او فيخرج منها الله ياسوطا القوم سوتين ياسوطاچوال ياوطاچوال لن يعملوا خيرا قط ምንም خیر ሰርተው የማያውቁትን አላህ ያወጣቸዋል በተውሂዳቸው ሰበብ ማለት ነው። መላእክቶችን ሸፋዓቲል መላእካ መላእክም አስታረቀ አማለደ አማንያኖችም አማለዱ ነቢያቶችም እንደዚሁ አስታረቁ የኔ ብቻ ነው የቀረው ይላል ወለም ይብቃ ኢላ አርሐሙር ራሂሚን فيقبض قبضةً إذنكن الله فيقبض قبضةً ما فسن يأكل نزجنني زجنا كجهنم زجنا شوال من النار كأساتوس فيخرج منها كأساتوس يوطلق أو من سوتن لم يعملوا خيرا قطو فترش خير سبت ما يخط المال خير مالك ويبزكا زريا لهم سلال بحج زريا لهم سلال فتلاي صلاة لايجن فيه شيء يا علماء ستلاي لهم يمحدثوا سارت القصر بصال وانا نقر على فرنا توقفونا ከዛው ቻለ خير ሰርተው ማያውቁትን ሰዎች አላህ አውጣቸዋል። ነብዩ አለይሂ ሰላቱ ሰላም እንደሚሉት ነገር አለ። እኔ አለ ነብያት ሁሉ لكل نبي له دعوه مستحب مستجابه ለእያንዳንዱ ነብይ مستجابه ሆነች ተቀባይነት ያላት ዱዓ አለችው አለ። ሁሉም ሁሉ ሁሉ ነብይ ዱዓ لأمتي او على امتي ግማሽም ተራድሞ ግማሽም መርቆ ሁሉም ጠርፈዋል አለ። ولكنني اختبأتها لأمتي يوم القيامه እኔ ለየውም ለቂያማ ያክም ሙስተጃባውን ዱዓይን አስቀምጣታለሁ ብለዋል። የውም ለቂያማ ለኡመቶች የዛን ጊዜ ኡመቲ ኡመቲ ላለሁ ለዛች የሆነ ነገር አገኛለሁ ብለዋል። አላህም እንደዚህ ዘግኖ ካወጣ በኋላ ምን አይነት ሰዎች ይወጣሉ ላል ሐዲስ ይከተላል አላለቀ። ስም ከሰል የሆኑ ሰዎች ይወጣሉ ተቃጥለው ማለት ነው። እነዚህን ከሰል የሆኑ ሰዎች ማኡል ሐያት የሚባሉ አለ ሌላ ጅረት ማለት ነው። ማኡል ሐያት ውስጥ ይጨመራሉ እዛ ይታጠባሉ እንደ እጽዋት ይበቅላሉ ከዛም በኋላ ጀነት ይገባሉ የመጨረሻ ጀነት የሚገቡት ማለት ነው። ተባባ ያላህ ስነት እንደ አርሐሙር ራሂም አላህ እንላህ ቀጥተማ ወይ ጀዛአ ረህመተሁ ኢላ 100 ረህመ አይደል 100 ቦታ ላይ ተነጣጣ ረህመቱ ከመቶ ውስጥ አንዷ ነው ያስመጣቸው አይደል 99 ለየው መልቂያማ ነው አንዷ መጣ በዛች ባንድ እዝነት ነው ዓለም እንደዚህ አንዱ ለሌላው ያዘነ ያለው እናት ለልጇ እየተንገበገበች ያለች ስለዚህ ነው። ካታ አዳበቱ እንከሰው አራሱ እግሯን ለጀነረገጥኩት ብላ ባየር ላይ ታቆመዋለች። እቺ እዝነት ከዛች ካንዷ እዝነት ነው። እቺ ዱንያ ላይ የመጣችው እዝነት ሲደመር 99 እዝነት መልሶ 100 ይሆንና የውም ለቂያማ አላህ በዛ በመቶ እዝነት ኡማው ነው ወደ ጀነት ለማስገባት እዝነት ነው ያሳየን። ወቀውሉ የሚለው ቃል ወይብቃ ይቀራል ፍልጀና ጀነት ውስጥ ይቀራል ፈብሉን ትርፍ ቦታ ይኖራል ጀነት ውስጥ አይሞተሽዑን ማለት ሰፊ ቦታ ማለት ነው። ሰፊ ሜዳ ክፍት ቦታ ይኖራል ተውማ ያልተፈረበት ቦታ አመንደፈላሃ ከገቡ ሰዎች የሚሰፋ ቦታ ከገቡ ሰዎች የተረፈ ቦታ ይኖራል። ምን አህሊ ዱንያ የዱንያ ሰዎች ከገቡ በኋላ ትርፍ ቦታ ይኖራል لان الله مكنيتم الله وصفها بالساعه ጀነት ሰፊ እንደሆነች ራሱ ተናግሯል። ሳቢቁ ኢላ መክፈረት ምን ረብኩም ወጀነት አርዷ ሰማዋት ወልአርድ ወዒደት ለልሙስተቂም ጎና የጎና ስፋት መሬት ሰማያት ሰማያቶችንና መሬቶችን ያክላል አለ። ቁመቷት አላሁ አለም ላ ዓለሙሃ ኢላላህ ቁመቷ ይታወቅም ቁመቷ አልተገለጸም ይገነት ጎኑ ግን ሰማያትንና መሬቶችን አጠጋግተስ ልጅ ርግና ገናይ ተፍሳል በደረደረው ያነከላ ጎን ጎና ማለት ነው። ይሄን ኢብኑ አባስ ላንድ ሰው የሚሰጠው ብለው ነው የተሰሩት ላንድ ሰው የሚሰጠው ሳቢቁ ተሽቀዳደም ኢላ መክፊረት ሚን ረቢኩም ወደ ጌታችሁ ምህረት ተሽቀዳደም ወደ ጀነትም ተሽቀዳደም አርዱ ሀሰማዋት ወልአርድ ጎኗ ስፋቷ መሬትና ሰማያትን ያክል የሆነች ላንድ ሰው የሚሰጠው ናት። ولكن قومته ተነገረም አርዱ ብቻ ነው ተነገረ በቁመት ብንወስደው አርዱ ይሄና አክል ከሆነ ቁመቱ ሱብሃን አልሐይ الذي لا يموت አመረጅ ነው ምስላል لان الله وصفها الله بالقات لنا ነው መተርከው ብቻ ሰፊ ብሎ ስለገለጻት ነው فقال እንዲህ ብሏል አርዱ ሀሰማዋቱ ወልአርድ የጎን ስፋቷ ሰማያትንና መሬትን ያክላል ይላል الله ስፋቷ እሺ ፍርፍ ቦታ ኖረ ምን ይደረጋል فَيُنْشِئُ اللَّهُ اللَّهِ فَطَرَ أَيَخْلُقُ يَفْطَرَ وَيُجِيدُ يَسْجَنَ أَقْوَامًا سَوَّتْنَ حِزْبُوتِنْ يَسْجَنَ أَيْ جَمَاعَاتٍ غُرُوبُوتِنْ فَطَرَ لِلُوسَ أَدَادِتْ فِطْرَة فِطْرَتَاتُوتْ مَالَتْنْ فَيُدْخِلُهُمُ الْجَنَّةَ اللَّهُ جَنَّةَ يَسْكَبَاتْشُوَال فِفَضْلِ بَتَرْفُ بَشَرَنَتُ وَرَحْمَتِ بِإِذْنِهِ يَسْكَبَاتْشُوَال مِنْ حَيْثُ ሳይጾሙ ያጣይወጡ እንደኛ ሳይቸገሩ በረሃብ በደህነት ለምን ምንም ነገር ሳይደርስባቸው አይ ምን ሳይነካቸው ማለት ነው ይፈበሉ በሸርነቱ ጀነት ያስገባቸዋል ወራህመቲ በእዝነቱ لان الجنه مكانتهم جنته رحمته اذن يئذنه ماكلوا اذنتنا يئذنه مجلجانا يرحم بها من يشاء يفلقون اكل الله يذنبها انت كده لا يجدون جلنيام بتاب اذن ياسكبار يترس يمزنانيا بوتا سلوهن يفلقون اكل ام سي يمرا وانه جنته اللي يجيبوا سوي سيقبلوا جهنم ياسكبا ያቄ ለስነፋ ይችላል አይደል? ይሄ ደስታ ቦታ ነው ፈጠራቸው ጀነት አስገባቸው። ግን እዛው የመልቂያማ የሆኑ ሰዎችን ፈጥሮ ጀሃነም ወረ ግቡ ይላቸው ምን ሰሩ ምን ታዘዙ? ነብይ ተልኮ እንዳሉ ተውራን ንቀበልም ብለው እንዲያሉ ለምን የሚል ነገር ያስነፋ ይችላል። የግን የከርስ ቦታ የራህማ ቦታ ስለሆነ ምን ለማላ قالوا لما ማለት ነው واما النار اسات فلا يعذب فيها اوصوا يتقطم بفصم الا من قامت عليه حجته يجيثاكين يمكراكريا نطب يقومبتنا اندي على توفي قرن ان وكذب رسوله يا الله الملائكه يا سباب له سو انجي هيكتبات جنته استغن قراش من ملائكه يدرسوا يجلبات جهنم استغن انيتنيا بتشال فلا يعذب فيها اوصوا درتو هيتقطم الا من قامت عليه የተቋቋመች ክብደት የቀረበችለት ፍጀቱ የጌታችን ንጽህና አንቀጾች የቀረቡለትና ወከዘበ ሩሱለ መላእክተኞችን ያስተባበለ ፍጣ የለካ ነው ላይ ወቀውሉ የሚለውን ቃል ስንመለከት واصناف ما تضمنت الدار الاخره دار الاخره بوسطو ياذچونا ياقفچو عينت بنملكت الى اخره لما ذكر رحمه الله الله يذن لاچونا كزرزرو بحالا ما ذكر يزرزروتن كزرزرو بحالا لما ذكر رحمه الله ما ذكر يزرزروتن كزرزرو بحالا من احوال اليوم الاخر يمترشاون قن باهري معناتو باهرياتو እዛው እንከተተቱን ክስተቶች ማለት ነው አህዋል ሂሳብ አለ ሚዛን አለ ሽራጥ አለ ሸዋዊን አለ እነዚህ ተዘርዝረዋል لما ذكر رحمه الله الله اذن الله كنا كذرذروا وهلا ما ذكر يذرذروتين كذرذروا وهلا من احوال اليوم الاخر يمقرشاون عالم يمقرشاون قن بحري كنجرون وهلا وما يجري فيه وسطم ينكتتتين كنجرون وهلا احاله احال اقومون مالك نو احال انيان تقوم اسطو احال مالك اذا غير هيده تقبل وين اذا غير هيده اندزها ادرك مالك انفورميشن مناغنيبتن بوتا تقوم احال على الكتاب ودي كتاب اندنزور وسنا ودي سنا اندنهد اندنانب في معرفه في تفاصيل البقيه يقرون زرزم ودي قراننا ودي حديث يلاحظوا عندو بلو تقوم اسطو احال بلو احاله يملان على الكتاب والسنه وده حديثنا وده قران عندنا يتقوم عاتكم لمن كما عرفت لماوت من تفاصيل البقيه يقرون زلزل مما لم يذكره اتاكوا الزرزروتين يقرون انبغوا بلون تقومونا وده قراننا وده حديث يدوا بلوان يجباشن علي استمعتون ወደ ሐዲስና ወደ ቁርአን እንድንጎርጥ ቆማከቱን የማዕሪፋ ተፋሲል ልበቂያ የቀረውንና ያላወቀነውን ድርድሩን ለመለየትና ለማንበብ ወደ ቁርአንና ወደ ሐዲስ ይዱ በቀረዋል ይማለም የጥሩ እሳቸው ያልዘረዘሩትን ወደ ቁርአንና ወደ ሐዲስ ይደን እንድናገኝ ጠቁመውና ያነዛል ምክንያቱም ይህ من علم الغيب يروق ثوره قتله هنا الذي لا يعرف ما يتاوق سلهنا الا من طريق الوحي ወህይ እንጂ የማይታወቅ ጉዳይ ስለሆነ ለአኺራን ጉዳይ ከሐዲስና ከቁርአን ፈልጉ አንብቡ ብለው ወደ ቁርአንና ወደ ሐዲስ እንድንሄድ እቆማ ሰጥተውናል ምን ብለው ነው እቆማ ያሰጡን ወደ ቁርአንና ወደ ሐዲስ ዙሩ አሉና አይደል? ኢሐላ ደረጉ ምን ብለው እስቲ? እሚያገኙ ሸኹ ያሉን እስቲ ተቆሙበት ቦታ ምን ብለው ነው ተቆሙት? ምንም ይለው አይጠቆሙና ለየም ጥቆማ ሰጡና ሐዲስና ቁርአን አንብበን ይሄን የአኺራን ጉዳይ ዝርዝር በይበልጥ እንድንረዳ እሳቸው ያልዘረዘሩትን እንድናገኝ ተጨማሪ ኢንፎርሜሽን ወደ ቁርአንና ወደ ሐዲስ ይዷል። ምክንያቱም የአኺራ ጉዳይ ከሐዲስና ከቁርአን በወህይ እንጂ በምንም አይነት መልኩ የሚታወቅ ነገር አይደለምና እስኪ ምን ሲሉ ነው ወደ ቁርአንና ወደ ሐዲስ እንድንሄድ ጥቆማ ያደረጉት? ምን በሚለው ቃላቸው ነው? እ? እስኪ ካላ ምን ብለው ነው ሐዲስና ቁርአን አንብቡ በዚህ ላይ ተጨማሪ ያሉት? ምን ብለው ነው? አላህ ካላ እንደልገበት ይገልጻል። መጀመሪያ መስኖ አቂደተል ወስያው ላይ ነው አይደል? እስኪ ምን ብለው ነው ሐዲስና ቁርአን አንብቡ ያሉት? ምን ብለው ነው? እዛ ካላ ምን ይፋነሳይ? ነሳለ ዑመር ጀማል ምን ብለው ነው ጥቆማ የሰጡት? በቃ ስሙ ወተፋሲሉ ዛሊክ መዝኩረቱን ፊል ኩቱብ አልሙነዘለቲ ሚነ ሰማ ብለው ነግረውናል። የአኺራ ጉዳይ ዝርዝሩ ፊል ኩቱብ መጽሐፎች ውስጥ አለ። አልሙነዘለቲ ሚነ ሰማ ከሰማይ መጡ መጽሐፎች ሁሉም ላይ ተዘርዝሮላቸዋል። አንብቡ ነው በቃ። ይሄላ ማለት ይሄ ነው። ከሐዲስና ከቁርአን የምታገኙት የአኺራ ጉዳይ ሁሉም ተዘርዝሮላቸዋል። እዛ ሂዳችሁ አንብቡ ይላል። ያላገኘነውን ኢንፎርሜሽን አዲስ ተጨማሪ ኢንፎርሜሽን ልናገኝ እንችላለን። ተግባባናል?